ذلك خير وأحسن تأويلا. ألم تر إلى الذين يزعمون أنهم آمنوا بما أنزل إليك وما أنزل من قبلك يريدون أن يتحاكموا إلى الطاغوت وقد أمروا أن يكفروا به ويريد الشيطان أن يضلهم ضلالا بعيدا. ስለት ስጠው እሺ የታመንክበት ነገር አትካድ አትዋጠው ለባለቤቱ መልሰው ይህ አንድ ትእዛዝ ነው ሁለተኛ واذا حكمتم بين الناس تصوروا الايه واضحه واذا حكمتم بين المؤمنين لا واذا حكمتم بين المسلمين لا وإذا حكمتم بين الناس إيش معنى الناس؟ الناس من يتقلل مؤمنهم كافرهم فاسقهم فاجرهم منافقهم بمن يتقلل وندم إسلام نو برسو تقابل له حق إن أنغتون تأمززه شملك أرجع حق إن لوغني مالت بتام كبار وانجلو واذا حكمتم بين الناس ان تحكموا بالعدل انزي هلت ازازوچ الى الله سبحانه وتعالى ان الله نعما يه بتام تلك چرنت تلك صغا نو تلك من رهره نو كالله يه النجر تلك سطوتا نو يهلت الله سبحانه وتعالى ለህዝቡ ለህብረተሰቡ ጠቅላላ ጥቅም ስለሆነ አላህ ሱብሃነሁ ወተዓላ በትእዛዝ መልክ ነው ያሳለፈው ወኢዛ ሐከምቱም በይነ الناس ان تحكموا بالعدل ان الله نعما يعني ايش معنى يا الله نعما ነው ይሄን ትእዛዝ እንደ ትእዛዝ አትወሰደው እንደ ጭካኔ አትወሰደው ንዕማ ነው እንጂ ይሄን አድርግ ሲልህና የሚጠቅም ነገር ሲሆን نعما يعذكم به ان الله كان سميعا سميعا بصيرا الى الشيء طبعا يهن ايا مجمريا سي ورد وانه مكنيات الله وغن وانه نغر مكنيات ود لهم يسفلغن تقلالا لامه محمد اسك يوم القيامه يمن سرابت تلك ايا نو يها ايا سببه يعني يتجمربت مندنو يعني يتجمربت سنل اصلا سماينا مريت سيفطر نو يتجمرو ادم سيفطر عدال عند النارك تعزنال لكن سببه من نبر رسول صلى الله عليه وسلم أسر شي والتادرش يزو ودى مكة متو مكة بمشركوش السر ينبرتش ظلما وعدوانا وافتراءا بالنسو إجا نبرتش نبياتش أسر شي والتادرش متو بإذن رب السماوات والأرض نتعاك واتوات بهلا فلتشي مركونيوش نبرو الزا ሁለት ሺህ ወንድና ሴት ትላልቅ ሴቶችና ትላልቅ ወንዶች ትላልቅ እንደዚህ ያን ተቀላላ የመካ ሰዎች እነዚህ በሙሉ በእስልምና ህግ መሰረት ምንድናቸው ባሪያ ናቸው ነቢያችን ከፈለጉ በጀዚረት العرب ሄደው ይሸጣቸዋል ይሸጣቸዋል ከፈለጉ አገልጋይ ያድርጓቸዋል ላኪን ነቢያችን ሰለላሁ ዐለይሂ ወሰለም الرحيم الرؤوف ምናላቸው انتم الطلقاء نصابياتكم الله بلو نصاوتواتكم يهن قالوا بحالا لعثمان ابن ابي طلحه عثمان ابن ابي طلحه يمبال كدرو جمرو يكعبا قلف يزو ينبرو سو قلفو امطاولتنا ستاتشو مكنياتهم اهو النبياتين امير ناتشو خلاص يا مكه يا مدينه تقلالا بعرب اغروش ينبرو ذا غزي تقلالا እንትኑ የጋልፍ ስቴት በሙሉ እዛ እስላም የነበሩ አሚር ናቸው አሁን ነቢያችን ቁልፍ አምጣው አሉትና ሰጡት ወደ ካዕባ ውስጥ ገብተው ነቢያችን ለመጀመሪያ ጊዜ በእስልምና የታዘዘው ሰላት እዛ ሰገዱ ማለት ነው ሰገዱና ከዛ በኋላ ምን አሉት ያ ዑስማን አሉት ነዓም يا عثمان نعم هاك مفتاحك يا عثمان اليوم يوم بر ووفاء لزل ألم لانتنا لانتك أبلا ستشال لهنا ينانتن ويهك ألف انانتنا تشو كعبان يمتاسترات دروبلو لبال بيتو من لسلت ألفو بال بيتو يا عثمان ابن طلحانا يسوك أبلا نو سلزي كدروم نسوك أبلا نبر يازوت سلزي من لسلتنا الله سبحانه وتعالى إن الله يأمركم أن تؤدوا الأمانات إلى أهلها بلو عند مقصانو عند تئزازنو نبياتنا درقوت يمقصانو جن عند تئزاز اسكم تقول الله سبحانه وتعالى لنيا اسكيوم القيامة يعني عدالة عند النار أمانة أمانة أمانة يتستن عندك أنت أتيها لسان سان أسكر لبالبيتو مملسنو تئزازو إشي انقدي سببو عثمان ابن أبي طلحة بهونم تئزازو جن لنيا اسكيوم القيامة نو هذا هو نعم وقال النبي صلى الله عليه وسلم سل أمانة سنقروا من لالو أدي الأمانة إلى من ائتمنك ولا تخن من خانك إيه يا سرانو يتاباتو مطفو يدرق انت سو دمو أني أنتن لارقنو مطفو نمت تارقو طورو يدرق طورو تارقو إيه ما هوني اللبت بسلمنا اندزي أدلم يمي هونو أدي الأمانة أمانة يتسته أمانة ودبال بيتو من لسو حتى لو خانك السو بكده عندك أن كدته بنور عندك أن كدته نبرنا لكده أتبل أدي الأمانة إلى من ائتمنك ولا تخون من خانك إلى النبي صلى الله عليه وسلم كذاك الطلو وإذا حكمنا بين الناس ولو كان كافرا أن نحكم بالحق والعدل كافر كان متو بانت فرد بيت بمتاع يتابات كافر رمو عدو الله بله حق يعني يعني أتسلبهم ويم حق أتوسدبتم نعم يقول سبحانه وتعالى في آية أخرى يعني سبحان الله بتقام تبك أرقونه ويعززه الله من أهلي ولا يجرمنكم شنآن قوم على ألا تعدلوا اعدلوا هو أقرب للتقوى شنآن مالت مبغدك يميت أله سو بهنم عندهم لقد لهم يفلق سو بتقام تلاته بهنم عدل لابد من أن تعدل بينه وبين الآخر عنده تلاتة الله لمساله بسيفنا بقرادنا بشقوت يمتفلالقونا تشو لكن عند أدل هنا أنت دانيا هنا فردو ودانت بمتع يهكوين تلاتنا وكو باقنيوك قدلو الله بله حقون أتوسدبتم بعدالة بطروفتهن وفردو يمتسط أو إلى الله سبحانه وتعالى شنآن شنآن مالت من يعني لمسالة عند السورة سورة التكاثر لا سورة مندنو سورة الكوثر يمتبالو إنا أعطيناك الكوثر فصل لربك وانحر إن شانئك شانئك مبغضك يميت أله سو إزي دمو شنآن قوم يميت ألو يميت ألوات شو مالتنو يميت أله بهونم فردو تككل للسوسط أو إلال إشي انقدي الله سبحانه وتعالى أمرنا بالعدالة في الإسلام بأمرنا عدالة من ماتنو فتهنو تككلنو كلمة فتح فتح يبالال عدالة استي أو فتهنو إشي اسمعوا معي بقى سلا عدالة استنش للناقرني وإذا حكمتم بين الناس ناس مالت تقلال لا يسولي جنو أن تحكموا بالعدل عندك أن هلاتكم يمتاوكو التاريخ نو سيدنا عمر بن الخطاب أمير المؤمنين وهو في المدينة وسيدنا عمرو بن العاص تلقوا مري قبس إن يكفته والتادر بمان مري نتنبر عمرو بن العاص يقبس آقر نسأسي وطاء سيدنا عمر بن الخطاب أمير يدرقو عمرو بن العاص نبر انقديه عندك أن أمير نواهون يقبس مري مالتو كونو يقبس مري مالتنو አንድ ቀን የፈረስ ውድድር ተደረገ ወይም የግመል ውድድር ተደረገና አንድ ወጣት ልጅ ነበር ከአሚሩ ልጅ አምር ብን አልአሳድ ለም የግብጽ አሚር የእሱ ልጅ አለ እሱና ይህ ተራ ሰው የፈረስ ቅድድምና የማራቶን ሩጫ አደረጉና ያ ሰውየው አሸነፈው ያ ሰውየው ለብን አሚር ለአሚሩ ልጅ አሸነፈውና እንግዲህ የአሚሩ ልጅ የአሚርነቱን ደረት አድርጎ የአሚርነቱን እንትን ያኒ እንትን ጥጊ አድርጎ ልጁን መታው በራሱ መታው አንተ አታፍርም እንዴ የአሚር ልጅ ልታሸነፍ ነው በንቀት በብትር አድርጎ ራሱ መታው ይህ አዳላ ነው ወንድሞች እኔ ለምሳሌ ለምሳሌ እንበል የዋሽንግተን ዲሲ ጋቨርነር ነኝ እኔ ለምሳሌ የኔ ልጅ አለ ሩጫ አደረገና ከአንድ ሰው ያ ሰውየው የኔ ልጅን አሸነፈ የኔ ልጅ በሸቀና ወደ እኔ ተጠግቶ ምን አደረገ ልጁን መታው እሺ አዳላ ወፈረሰ ማለት ነው ልጁ ግን ዝም አላለም ከግብጽ ተነስቶ ወደ መዲና መጣ የአሚር አልሙእሚኒን ዑመር ነዓም እንደዚህ እንደዚህ እንደዚህ እንደዚህ ተገኘ እንደዚህ ተገኘ አው ቁጭ በል አለው አትሄድ ወደ ግብጽ አለው ወረቀት ልኮ ተሰወሪ አኺ እኔ ምን አይነት ነበሩ አላቅም ወላሂ ከመዲና እስከ ግብጽ እኮ በእግር ከሆነ አንድ ወር መንገድ እኮ ነው በፈረስ ከሆነ ደግሞ ምንኪን አንድ ሳምንት ወላ ምናምን ይወስዳል ይሄ ሌላ አገር ነው ሌላ አገር ነው ሰው አስልኮ ምን አለ የአምር ብን አልዓስ የግብጽ መሪ ከልጅህ ጋር ፈውረን ወደ መዲና እንድትመጣ አለው ሰውየው እንግዲህ አሚር አልሙእሚኒን ትእዛዝ ነው ወላሂ እምቢ ካለ ይበላዋል እንደ እንጀራ እየሮጠ ልጁን ይዞ መጣና አንተ የአሚር ልጅ ለምን መታኸው መታኸው አው መታሁት እሺ እንግዲህ የዑመር ብን ኸጣብ ፍርድ የእስልምና ፍርድ ነውና ልጁ ምታው አለው ሲመታው ምን ብሎ ነው የመታው መሰለ የአሚር አልሙእሚኒን ልጅ የአሚር የግብጽ እንት መሪ የቁል ምን አለ ዓምር ብን አልዓስ ነው ልጅ ነው ፈሰበቅትሁ ፈደረበኒ ቢሰውጢሂ ወቃለ ሊ አና እብን አልአክረመይን እኔ የሁለት ትላልቅ የሆኑ ልጅ እኮ ነኝ አና እብን አልአክረመይን ብሎ መታኝ አለ አሁን ልጁና አባቱ ከግብጽ አስመጥቶ ምን አለው ሰይድና ዑመር قال للرجل المصري ليضرب ابن عمر قائلا له اضرب ابن الاكرمين انت لج يا امير لج لك اندمته براسه متو متاو يه يهولت تلالق سوچ لج اندزي بلو ادلم يمتاو اني يهولت تلالق لج بلو نو يمتاو عمر دمو من قالو انت يهولت تلالق لج انغدي تمتاله بلو سو زند يا سو يو انغدي متاو ماتنو يهن عداله የእስልምና አዳላ ይህ ነው። የዑመር አዳላ ይህ ነው። እሺ ከዛ በኋላ ሰይድና አሊ ወደ ሰይድና አሊ ብንመጣ ደግሞ የታወቀ ታሪክ አለን። ድርዕ ዋልታ ነው የሚባለው። ድርዕ ጦር ወደ ጦርነት ስትገባ የምትከላከልበት በዚህ በደረትህ ላይ የሚሆነው ዋልታ በብረት የተሰራው ቆንጆ የሆነችው ዋልታ ነበረችው። ሰይድና አሊና ጠፋችበት። አንድ ቀን ከአንድ የሁዲ ጋሻ ነው የሚባለው። አዎ ዋልታ በትግርኛ ነው እንግዲህ ጋሻ። ስለዚህ ጋሻው ከአንድ የሁዲ ያገኘውና ይህ እኮ የኔ ጋሻ ነው አለ አሊ። የሁዲ ደግሞ ላ የኔ ነው አለ። ላ የኔ ነው። እንግዲህ ተሰወሩ። እኔ አሁን እዚህ ላይ የሚገርመው ትናንትና ማን ነች ያለችው? እነዚህ ሰዎች ናቸው ወይ ያለችው? አልአንሃር ነች ወይስ ሌላ ሴት ልጅ ነች? ትናንትና والله ወደ ማስለቀስ ነገር ያደረሰችን አንዲት ልጅ ነበረች። እናንተና ተሳውሳላችሁ ማነች? እነዚህ ሰሃባ ታቢዑ አልአንሃር ነች። ሐቂቀተን ሰዎች ናቸው ወላ መላእካ ናቸው? አሁንም ደግሞ አለሁ እና አሊ አሚር አልሙእሚኒን እኮ ነው እዛ ጊዜ የአረብ አገር በሙሉ የሚገዛ የከፍተኛው መልክ ማለት እኮ ነው። አሁን ኦባማ የአሜሪካ አሚር አይደለም? እሺ በዛ ጊዜ ሰይድና አሊ አሚር ነው። ጠቅላላ ያሉ በአገሪቱ ያሉ ዳኞችና ፈራጆች በሱ ስራቸው። ወላኪን አሊ ከዛ የሁዲ ተከሰው ወደ አንድ ተራ የቀበደው ዳኛ መጣ አሚር አልሙእሚን አሁን መለስ ዘናዊ ካንድ ሰው ተጣልቶ ወደ ቀበሌ 62 ናና ፍርድ ተሰጣለህ ቢሉት ይመጣል አይመጣም እንዴት ይመጣል ስለዚህ አሊ ግን ከወንበሩ ተነስቶ ወደዛ ዳኛው መጣና ተጣልተን አለው እና እንዲያውም አንዳንድ ወሬ አለ እንትን የሚነገረው ምን አለ ምን ነው የአሚር አልሙእሚኒን በዚሁን ለይሁዲ ደሞ አንተ ደሞ በዚሁን አላቸውና እንትኑ ፈራጁ አሚር አልሙእሚኒን አሊ ኢብኑ አቢ ጣሊብ ምን አለው አንተ ዳኛ ተሳስተሃል አለው እንዴት ተሳሳታለሁ እኔ እኮ አሚር አልሙእሚኒን በዛ በቦታዬ ነው አሁን ተከሳሽ ሆነ ነው የቀረሁት አለ አሁን ከሳሽና ተከሳሽ ነን እንጂ አሚር አልሙእሚኒን አትበለኝ ይህ በጣም ረቃቅ የሆነ እንትን ነው ወላሂ እኽላስ የሞላው እኮ ነው እና አንተ ፈራጅ አሚር አልሙእሚኒን አትበለኝ እኔ አሚር አልሙእሚኒን ስሆን እዛ በቦታ የሆኜ አገሩን ስመራ ነው አሁን ግን ተራ ከሳሽና ተከሳሽ ሆነ ነው የቀረብ ነውና አንተ ከሳሽ በዚህ ሁን አንተ ተከሳሽ በዚህ ሁን ነው ምትለን እሺ ጌታ ያለና አንተ ከሳሽ ተከሳሽ አላቸው ከዛ በኋላ ይህ ጋሻ የኔ ነው አለ አሊ ሰውየው ደግሞ ያንተ አይደለም እዚህ ላይ ፍርዱ ምንድን ነው በእጁ ያለው ጋሻ የኔ ነው የምለው ምስክር አያስፈልገውም ያ የኔ ነው ብሎ እንትን የሚል ግን ምስክር አምጣ ይባላል እና ለአሊ ምስክር አምጣ አሉት ምስክር ወላሂ የለኝም ዋልታው ያኒ ጋሻው ግን የኔ መሆኑን አውቃለሁ ከፈለጋችሁ ልጄ ሐሰን አለ ላምጣው ልጄ ሐሰን አይበቃም አንድ ነው ሁለት መሆን አለባቸው ልጅህ ደግሞ ሊመሰክር ላይ እስከዛም ድረስ ብዙ የዑለማ ኺላፍ አለ አልሙሂም ልጅህ ብቻ አይበቃም አለው እንግዲህ ሌላ ምስክር የለኝም አለው ፈራጂው ምን አደረገ እንግዲህ በእስልምና ፍርድ ከሆነ ጋሻው ለየሁዲ ይሰጣልና አምጥቶ ለየሁዲ ሰጠው خلاص فحكم لليهود فاسلم وعطاه سبحان الله يهودي من عليه እንደዚህ ነው እስልምና ፍርድ አለ نعم እንደዚህ ነው አለው አሚር አልሙእሚኒን ካንድ ተራ ይሁዲ ፍርድ ቤት ቀርቦ ሐቁ ለኔ ይሰጣል አው በሉ አለ ጋሻው የኔ አይደለም ጋሻው የአሊ ነው ግን ፍትሁና ፍርዱ በጣም ደስ ስላለኝ የውላችሁ ጋሻው ለባለቤቱ አዱ الأمانة الى اهليا لعلم اللي شاله علنا فقال اشهد ان لا اله الا الله واشهد ان محمد رسول الله አለ የአሊ ደሞ የበለጠ ደሞ ስራ ሰራ በል የሁዲው አለው ስላሰለምክ ደስ ስላለኝ ጋሻው ላንተ ሰጥቻለሁ አለ እንደዚህ አይነት ፍርድና ፍትህ የት ነው የምታገኝ ወንድሞች ጋሻው ለይሁዲ ሰጠውና ይሁዲው ምን ይዞ ሄደ ታውቃላችሁ ሁለት ትላልቅ ፋይዳ እስልምና እና ጋሻው ሁለቱም ተሸክሞ ወደ ቤቱ ተመለሰ سبحان الله العظيم ይህ ነው የሚፈልገው አላህ ስብሐት ወተዓላ ወልዓድል ያኽዋና አልዓድል እስሙን ምን አስማኢላህ ስብሓን ላህ ከስሞቹ አንዱ አላህ ስብሐት ወተዓላ አልዓድል ስሙ ነው እንደ ሰላም ስንል አሰላሙ ዓለይኩም ስንል አሰላም የሚለው የአላህ ስም ናቸው እኮ አልቁዱስ አሰላሙ አልሙእሚኑ አልሙሃይሚኑ የአላህ ስም ነው ዓድል ደግሞ የአላህ ስም ነው وللعدل انواع كثيره عدل سنل بزو عدل يمدرجبت بوتانا هنيتاوش አሉ ለምሳሌ العدل بين المتخاصمين ሁለት ሰው ተጣልተው የመጡ ልክ በፍትህ እንድትፈርድ ነው كان صلى الله عليه وسلم مثالا في تطبيق العدل تلك عدل يمادرغوت እንግዲ እንደ ነቢያችን የሉም وقد جاء اليه رجلان عند كان ሁለት ሰው መጡባቸውና ሁለቱም አንሳር ናቸው يعني የመዲና ሰዎች ናቸው جاء الى النبي صلى الله عليه وسلم يختصمان اليه ተጣልተው መጡና ويطلبان منه ان يحكم بينهم يعني نبياችን صلى الله عليه وسلم በሁለቱም መካከል ፍርድ እንዲሰጡ መጡ فاخبرهما النبي شوف የነቢያችን ፍርድ ተመልከቱ اخبرهما النبي صلى الله عليه وسلم وقال بأن من يأخذ حق أخيه فإنما يأخذ قطعة من النار جنا بفرد يهولتهم كساشنا تكساش قال ساي سمو نبياتش منالو سمو ألواتشو فرداتشو انقديت انتناتشو كساتشو سمو ألوه جن كما سمعت بفيت والله ألواتشو عنداتشو وشت تناغرو ويم حق يال هون نقر تناغرو يسويو حق كبلالي لمسالي أبو أنيس النا أخي في الله كتتقلو حقو كأخي في الله نو يالو أبو أنيس ونبدينو يا ونا بدال نزي أهون يا فراجو أبو أنيس تروس لمن نقرو ينقر شلو تاسلالو فراجو من مسلو حقو كأبو أنيس يالو مسلو النا لا أبو أنيس ستو فراجو ونجل اللوم كان نقاقر يفردال كايا يازي كدلال ندتبالونو سلزي نبياتش منالو سمو الواتشو عند سو على حقو كوسده يعني كجهنب كنار كجهنب كإسات قرطو كونو ميوسدو يالو سلزي يمي بلاو يحرام نقر يمي بلاو إسات اندمي بلانو تتنككو الواتشونا جنا كسو سايفس فإنما يأخذ قطعة من النار فبكيا بكى الرجلان وتنازل كل واحد منهما عن حقه سبحان الله انقدي اندزي كهونه انيم عفو بيه والله انيم عفو بيه والله منم نغر نغر يلنم بلن راساشن نتارقالن بلو تساسمو يعني تقاقفو اندزي هيدونا راساشو تارقو معناتنو نبياش منم يادرغوت نغر يلم اسفرروواچو اونت تناغرو دومو اونت نو عند سو حق انت امززو يا راسو يال هنا حق كوسده سبحان الله هو قطعة من النار انت ابتن اسات اندو وسدنا والو طيب العادل في الميزان ينمو ليلة عادل ماتة بميزان ستشت ستلوت يقول وقد توعد الله سبحانه وتعالى من يعطي ناقصا ويأخذ زائدا تملكت واندموش اني بزوق زي يهيتشن آية بس انت مسكي ستسيك اماموش سيك اروات سماهو اسكهون درسقن يهن آيائك الراسو سالكس يا يهوت إمام يلم لدقمو نقرو سنت إمامو يهن سورة سيكارو يهن آيا سيكارو لكن عند إمام يهن آيا سيكارا سالكس يهن الراسو سو إمام آي تشالاكم بسعود عربية عندهم ليلة يكار عندك أن يسجدن إمامو قسم بلو يقرا انتنو بمقرب نو يعني تنش شوه بلو كن قسم بلو يقرا كنيا اتقب ينبرو مسجدون ربشه علقسه الشالم ان هيك ايا من تمسلالچ مسلاچو من يمسلاچوال ما نچ هيك ايا يقول سبحانه وتعالى ويل ويلاچو ويل للمطففين النزا أتعافي وشهونوا بميزان ميكاتكونا ويل للمطففين الذين إذا اكتالوا على الناس يستوفون أنا سيقزوا ميزانوا ملو أرقوا يقزالوا وإذا كالوهم أو وزنوهم يخسرون سيشتقوا جن ميزانوا كأن السيادة الرقوا يشتقالوا كسو سيقزوا جن ملت أرقوا يشتقالوا عليه ألا يظن أولئك أنهم مبعوثون كموت بهالا تنستو الله زند النمي كربو رسوت ليوم عظيم تلك يوم تلك أن يميش أهبتك أن تقرك أن يوردتك أن يهونو بتقام بتقام السك أي هونو كأن رسو يوم يقوم الناس لرب العالمين ظالمنا تزلمي هونو بدأنا يعني يبدلنا يتبدل سو هلو الله زندك أربو كفيات شون لم يوصلوا يهن تلك يوم تلك أن رسوا إلى الله سبحانه وتعالى سلزي بزو إمام السهلك أسمع له ويل للمطففين مطفف مالت يهن رسوك قلت سوى الله المطفف الذي إذا اكتالوا على الناس يستوفون أنه سيقزوا سيشتوا أنا سارقو لمسالي أنت أتاكم سمانا قرام ورقصت أين تلوالي زتنا سبع زتنا يرجو يسات أهل سمعنا نويلال أنت تايم بزونا إندزي أرجو سبع سبع زتنا يسات أهل عند غرام لغرام عند ما تو أمسك هونه عند ما تو أمسك بحرامة الرفة مالتنو على كل حال ويل للمطففين الذين إذا اكتالوا التطفيف يا أخوة ست جزانا ست شت بتشاد اللم بهلو نقر بهنيتا أنت سو مسدب تفلق على دسي لهال أنت تسدب قنا أتودم تطفيف نوي نقر أن يسو عيب لمن ستفلق على يسو قدلتنا إن كان لمن نقر دسي لهال يانت إن كان إن يانت عيب ستقصر لجن أتودم هذا تطفيف راسه هلت شريكوش هونو باند درجت حساب سيادرقو يا سو يو لراسو يمفلقو لو اندمو ايفلقو لمثال حساب نادر قيلونا بزيح عينة حساب نادر قيلوال لتقمو سيهون مالتنو لقوا الدنيا وتقم سيهون قن بزيح عينة حساب نادر قيلوال هذا التطفيف تطفيف بميزان بيتشان داي مسلاتشو تقلالا بهيوتاتشن تطفيف هالي لانتي يمتادر قو تقم لو اندمه قن ينتكم أتسربت مالتنو وقال سبحانه وتعالى وأقيموا الوزن بالقسط ولا تخسروا الميزان في سورة الرحمن لا تخسروا الميزان أنت متمنز لأنت متدرقوا ميزان لسو أدرقوا لسو يمتدرقوا ميزان لأنتم سربت إلى الله سبحانه وتعالى أنه إيه بميزانه طيب عدالة هم بليلة لسداتشو العدالة بين الزوجات العدالة بين الزوجات والمسلم يعدل مع زوجته عندت مستكال له باك اعدل عندت اعدل تلنيا اللي كان بمست او اعدل لانتي متفلقو تقم لسوان فلق اللات انتي قنجون دتهون اللي لبسن دتات ارا وطرو شتون دتادرق عندت زنت اللي تفلق عليه انت جن راسه يا راسه اقر كالتب يلم والله عندك انت قات يلهم تنش يسطى الله سبحانه وتعالى يا بيته امير ادرجه بس جنزب ابت تقلب سلم تقلب كراي بيته متكفل يه بيتشا نو على بلزيا ولهن مثل الذي عليهن مبتن يعني قديتاون قديتاوان عند التارك كفلك مبتواد ومتأبك إلال إذن العدالة بين الزوجين إيش معنى الزوجين؟ بالنا مست طيب وإذا كان له أكثر من زوجة هلت مستكال لوس يرمو يباسي بهلتو ما دلم لنقرا شون دموش أهنكو هلت مستيال لوكو هلتم استكاكلوا ما درى اللبتل على شو عدلهم ان يقن املو ارات انتنو يالو ارات حق انو يالو ارات مستن يالو هلت يالو ارات مستن يالو لمن مسلاتشو مجمريا كاندوا بين الزوجين يالنو كاندوا مبتوان طبقو مبتوان طبقو قديتوان مستات اندزي مجمرة كاندوا عند فايل تكفته كاندوا مستمرتنو اهون كسواغا تقل عليه اندتنو تقلو يعني يسو حق بيتشاي موسدو كواني بتامتنو مطففنو يسويو سلزي كاندوا مجمرة فايلو يكفتنا كسواغا يتاقل چرسي اندقنا كهولتن يو عميسدومو فايلو يكفتنا من اللو كسواغا السو السؤال تسمو ستمتع تفيسات أتال السؤال ستعمق قسو السؤال باتال السؤال لبالة بيته صبو تشو يان كباك كباك ستيزات شو السؤال دومو بيته صبو تشوان إساد بال إيش رأيكم في هذا؟ هذا المطفف إذن كهولتو مست هولت فايل اللو اندقنا هولتو مست مستكاكل دومو ليلا فايل نو عند للي تزي كادري عند للي تزي عند بجزي كرده عند بجزا لزيج كسامات يعني أبابال يعني يهتشن بعند زفت أنت ألتلو كذا هيدو دمو ك ك ك ك ك ما لدمو تروح اللهم سلزي يهولت مستعد على أسفل الجوال إن ده جنا دمو ياندان ده شو مستعد دمو عدالة يعني يتقال بطل يعني كان كسوغاي فلغال سلازي سوست انتني اللو سوست حق مستقت اللبت طيب ويقول النبي صلى الله عليه وسلم اسمعوا يقول النبي صلى الله عليه وسلم من كانت له امرأتان فمال إلى إحداهما جاء يوم القيامة وشقه مائل تمام هلت مستيا اللو إلى النبي اتشن كان دوا بچا تقابلو اندوان ميسد بنا اندوان مياقواشش اندوان يتألا اندوان ميود اندوان يبدلي اندوان يعني من لما لا تفلكو تمسلاتشو اني اونتي نو زمدو تشي نبارو تلالك سوش عباتو تشاچن دزي هلت ميستو نبارواتشو لكن والله هزان هنن بهزان نتن انك نبار بدل مهنون اندو نبار قربي تاچن هلت ميستو نبارو سدستك ان كان دوا ميستيا درقال عندك ان كزاش ميستي هدال عندك ان بسامنت انجديه ان نقر دموا اللي باوستو ان يانتين ما تاكوت من دنو مسلاتشو كجمعة اسكهاموس درس نمبر وان ميستو كسواغا يكويال كذا جمعة سيبال ودهو لتنياو ميستي هدال اهون ريد فلاك كتغن يزاس تاكالا شو ريد فلاك من دنو سيتوا يتبك اشنش انجدي عند سامنت يتبك اشنش جمعة لمت قلن يو بلا يتبك اش جمعة لكا ايو باندرا تغن يزا انجدي ادلي اللاتم زنبلو افتط او يايات نوم يادر سوار مو غوغوتا ينبرچو انكسكس ياليت تتنيالچ اشي بدلات البدلات موندموچ بدلات انجي اشي ليلا دمو لنناغر اندوا سيمتا گونچوا نو كنفروا نو گنباروا نو متبت يا درگه سماتال ودزا سيد دمو كوستر بلو اند نگر كتناگرچ طفي نو مسطات لذا يسماتال لذي دمو طفي يسطاتال وندمي اهون يمقلد يمسلاچوال انت والله هالقلدم اونت نو اونت اني بزي بهوته يايهوت نغر نو ان عداله بين الزوجين قال هو نبستقر الى النبي عليه الصلاه والسلام يوم القيامه ستهد عند تكشا ودتاج ولتنياو تكشا ودلاي زنبلو تهدال سو يسقبحال ما نو يسبال يكو بعد الدنيا هلت مستي نبرونا አንዷን ምስት በቃ ያዳላ እንደዚህ ነበር አዳላ አልነበረውም ተብለ ትጠራለ በስንት ሺህ የሚቆጠሩ ሰዎች በመሐከላቸው ያኒ ዘምብለህ ተሄዳለህ ማለት ነው ሐከዳ ይቆል ነብይ ሰለላም طيب ትልቅ ነገር ልንገራችሁ አሁን አልአዳላ بين الام والزوجة የደሞ በጣም አይጥና ድመት እንደሚባለው ካንተ ጋር እናትህ አለች ካንተ ጋር ምስትህ አለች ሁለቱም ሐቅ አላቸው እናትህ አሳድጋ ወልዳ ያሳደገች እንደውም فرض ነው فرض ለታከብራትና ሐቋን ለተሰጥ ሚስት ደሞ በህግና በشرع ያገባት ሐቅ አላት ሐቅ አላት እንደውም ልንገራችሁ ሚስትህ እኔ ከናትህ ጋር አልኖርም ብትል ሐቋ ነው ትንሽ ሚስቶች ብቻ ቀንድ እንዳይወጡ ፈራለሁ እንጂ والله كان داوتو كزاري جمرو تك تك تك تك ما نبقى ما نبقى ما نبقى نفلق ما نفلق بلو ندهدو اناتن اناتن ابار اناتن ابار ندايلو ولكن والله اني حق للنجر مسته كناته كباته ال ال النورم كالتش يسو انت نو جن مؤمنة مسلمة هنا تشو اندزي هتلم تتنازل تكرم زوجها وتكرم ابو زوجها وام زوجها اجر للتاغن عباده اند اند اند اند هونلات بالوان دي ودات صبر ارغا اباتون اناتون يا كبرچ منور يي يا مسلمه يا مؤمنه طباي مهون يالبت نو بشرع كهدن جن والله اني يا غباين لني نو እኔ ቤት ቤት ተከራይልኝና እኔ ብቻ ነው የምፈልገው ካለች በሸርዕ በህግና በደንብ የሷ መብት ነው እንላለን። አላኩል ሐል ወንድሞችና እህቶች ከሚስተና ከእናቴ የምትኖር ሰው ወነቴ ነው በጣም ጥሩ እንዲያውም አሁን ፕሬዚደንት ኦባማ እና ፕሬዚደንት ለምሳሌ የፍራንሷ ሜትራን እንበል ወላ እንትን የፈረንሳ ትልቅ ፖለቲሽያንስ መሆን አለባቸው አይደለም። ኦባማ ለምሳሌ 52 ስቴትስ ሊያስተዳድር ትልቅ ጭንቅላት እንዲኖረው ያስፈልጋል። ታውቃላችሁ ወላ ተሳስተን እንዳትሉኝ እንጂ እናትና ሚስት ማስተዳደር አገር ከማስተዳደር ይብሳል ነው ምለው ይኔ። እናትና ሚስትህ አስተካክለህ ማስኖር ሚስትህ ካልረዳችህ ወይም እናትህ ካልተባበረች በጣም እሳት ነው ሁለቱም ነገር። ስለዚህ አዳላ በይነ ልኡም ወበይነ ዘውጃ፣ አዳላ በይነ ዘውጀተይን፣ አዳላ በይነ ዘውጅ ወዘውጃ የሁሉ ከአዳላ ውስጥ ይገባል ማለት ነው። ጠይብ ምን ሌላ? ወልዓዳላ በይነ ልአውላድ፣ ልጆችህ ራሳቸው አዳላ ያስፈልጋቸዋል። ቃለ ልዑለማ ሓታ ፊ ልቁብላ ሓታ ፊ ተቅቢል፣ ለመሳም መሳም ቢሆንም ለኸዲጃ ልጅህ አጥብቀህ ትስማታለህ አይደለም። ለፈትሕያ ልጅህ ግን እንደዚህ ነካ አድርገህ ትሄዳለህ። ማይስላሕ ሀደ ሸይ። ለምሳሌ ከሌይላ ሌይላ የተባለችው ልጅ አለችና ብዙ ትስቃለህ፣ ትጫወታለህ፣ ትወዳታለህ። ፋጢማ ስትመጣ ግን ኮስተር ብለህ ትቀበል። ማይስላሕ ሀደ ሓታ ፊ ተቅቢል ዓዳላ ማድረግ አለብህ አሉ ዑለማዎቹ። በመሳምም ቢሆን ወልዓጣ በመስጠት ቢሆን ደሞ በመስጠት ሲሆን ዓዳላ ማድረግ አለብህ አሉ። በስጦታ ሲሆን ኢላ አን የኩነ ፊ ሓጀትን ደሩርየትን ያሕታጁሃ ጥፍል ምስለ ልዕላጅ ጥቢ። ላኪን እያንዳንዱ ልጅ የሚያስፈልገው ነገር አለ። ለሁሉም ሰጣለሁ ብለህ አትቸገር። ለምሳሌ አራት ልጆች አለ፣ ሁለት ወንዶችና ሁለት ሴቶች አሉ ልጆች። አሁን ስትሳክለህ ነው የምትሰጠው። ለዚህ ስሙኒ ከሰጠ ለዚህ ስሙኒ ትሰጣለህ። ነዓም አንዳንድ ዑለማዎች የሚሉት አለ ምትል ሐድ ልኡንሰይ ልዘከሪ ምትል ሐድ ልኡንሰይን፣ ለወንድ አንድ ብር ከሰጠ ለሴት ግማሽ ብር ስጣት የሚሉ አሉ። ላኪን ይህን እንተውና አልዓዳላ በይነ አልአብና ወልበናት ሰዋእን ቢሰዋእ። እሺ አራቱም ልጆች በአንድ ማየት በአንድ አይነት ሚዛን ማየት ነው እንላለን። ላኪን እሕትያጅ ከሆነ እሕትያጅ ማለት ምንድን ነው? መሐመድ ልጅህ ለምሳሌ ትምህርት ያስፈልገዋል፣ ሰከንደሪ ስኩል ነው እና በየወሩ 500 ብር የምታወጣለት ከሆነ ለፋጥማ ልጅህ 500 ብር ማውጣት አለብህ አንልህም። ምክንያቱም ግዴታ ነው፣ የሚያስፈልገው ነው። ነገ ደግሞ ይመጣና ፋጥማ ልጅህ አንድ ሰው መጥቶ ሊያገባት ሲፈልግ 30,000 ብር ያስፈልግሃል እሷን ለመዳር። 30,000 ብር ስላጠፋ ለሙሐመድ ልጅ 30,000 ብር ስጠው እንላለን አንልም። ሀዚህ ቱሰማ እሕትያጃት። እዚህ ላይ አዳላ አያስፈልግም። አዳላው ግን በሌላ ነው፣ በስጦታና በሀዲያ በመሳም በመጫወት በመፍቀር በመውደድ። ግን እዚህ አዳላ ማድረግ አለብህ ከልጆችህ፣ አለበዚያ ብዙ ጠብና ብዙ መጥፎ ነው የምታገኘው በዛ። እሺ ከዛ በኋላ አልዓዳላ በይን መዓ ኩሉ ናስ፣ ከሁሉ ሰው ደግሞ አዳላ ማድረግ አለብህ። አልሙስሊም ሙጣለቡን ቢአን ያዕዲለ መዓ ጀሚዕ ናስ ሰዋእን ካነ ሙስሊሚን ካኑ ሙስሊሚን አው ገይሩ ሙስሊሚን ወላ ነሳራ ወላ የሁድ ወላ አይ ከላም። አዳላ በተመለከተ ፈላሁ ያእምሩ ቢዓደም እንቃስ ናስ ሕቁቀሁም ወቃል ወላ ተብኸሱ ናሰ አሽያአሁም። ማንም ሰው የራሱን ሐቅ አትዝለመው፣ የራሱን መብት እናንትን አትግፈፈው ይላል። እሺ ወካነ ሰሓቢ አልጀሊል አቡ ሁረይራ፣ ሰይድና አቡ ሁረይራ ምን ይል ነበር መሰላችሁ? የቁል ዓመሉ ልኢማም አልዓድል ፊ ረዕየትህ የውመን ዋሂደን። ተመልክታችኋል። አንዱ ኢማም ገዢ አሚር መሪ አንድ ቀን እንኳን ቢሆን በፍትህና በዓዳላ ህዝቡን ካካሄደ ምን አለ አቡ ሁረይራ አፍضل من عبادة العابد في اهله 100 سنه አንድ ሰው ጥሩ ጠባይ አድርጎ ኢባዳ ቢያደርግ ከቤተሰቡ ሆኖ 100 አመት ኢባዳ ቢያደርግ ይላል አንድ ኢማም عادل የሚያደርገው ዓዳላ በህዝቡ እሱ ይሻላል አለ لانه ما خلق السماوات سبحانه وتعالى ما خلق الله السماوات والارض الا للعداله نعم والله ميزان ميزان لذي بلونو سماينا مريت يفطروا الله سبحانه وتعالى وجاء هرمزان هرمزان تاكلاچو اسلامن يبطبط اسو نو يا ايران يا فارساويان مري ينبروا هرمزان كسنت طورنت بهالا بعمر غزي ምርኮኛ ሆኖ ታስሮ ሰውነቱ በሙሉ በወርቅ እንደጠለቀለቀ ነው ታስሮ ወደ ዑመር መጣ ተመልከቱ ሁርሙዛን ማለት የኪስራ ትልቁ የጦር መሪ ነው ስንት ጊዜ ቃል ገብቶ የከዳ ስንት ወታደሮች በሱ ሰበብ የሞቱ ስንት ጦርነት የተካሄደው በመጨረሻ አሰሩትና ወደ ዑመር አመጡት هرمزان فارسي نو پرشيان اميلوت يا فارس انتر نو تاقال لاتشو يا فارساويان مقبات شو چوما نو يميرقتو انتنو بمريت ميانتفو تحرير نو يميلبسو تحرير نو يطورنت لبسات شو من لبلات شو اندو التادر عندما تو التادرو شي عربو التادرو شنو قنزب انتن اميوت قلت للبسونا لو التادر تدك امالت نو የሚጠጡት ማር ወለላ ነው ፋርሳውያን በዚህ ታወቁ ናቸው አሁን ሁርሙዛን ከማረኩት በኋላ እንዳለው በራሱ አክሊል ወርቅ አርጎ እጁ ልክ እንደ ሴት ይሄ በናጅር የሚባለው ነገር በሙሉ ወርቅ አድርጎ እንደገና ምን ልበላችሁ በቃ ወርቅ በወርቅ ሆኖ መጣ ታስሮ ነው የመጣ ከየት መጣ ከኢራን ከኢራቅ ምናምን እንደዚህ አመጡትና ወደ መዲና መዲና ገብቶ ይፈልጋል አሁን ትልቁ የአሚር ሙእሚኒን ዑመር ፎቅ ሊወስዱኝ እያለ ይጠብቃል እዛ ቢወስዱት እዛ ቢወስዱት በቃ አሁን ፎቁን ለማየት ብቻ ነው የሚጠብቀው መጨረሻ ጠየቀ ነገሩ ሲጠብበት እናንተ ሰዎች አላቸው አሚርኩም ዑመር ብን ኸጣብ አለዚ ደወኸ ልዓለም አለምን የበጠበጠ ዑመር ብን ኸጣብ የእሱ ግቢ የእሱ ፎቅ የእሱ እንትን የት ነው አለው እሽና ሳያለን አሉት ቀረባሉና እዛ መስጊድ አጠገብ አንዲት ትንሽ ዛፍ አለች እዛ ስር በዚህ በፀሐይ በሙቀት እኮ ነው ዑመር ብን ኸጣብ ሁለት ጫማው ተተርሶ እዛ ተኝቶ ያገኘዋል አሁን ምን አሉት ሀዛ ሁወ ዑመር አሉት ያናስ አላቸው አሚር አልሙእሚኒን ዑመር አለምን የበጠበጠ ጀግና የት አለ የት ነው ፎቁ እላቸዋለሁ ይህ ነው ዑመር አሉት ይህ ከጫማው ጋር የተኛ አው ዑመር ተኝተዋል እንደዚህ አየውና ሟማ ሰውየው እንግዲህ ሁርሙዛን በሺ ወታደሮች ታጅቦ የሚሄድ ሰው ነው በአገሩ በቤቱ ላይ ሲተኛ ብቻ አልጋው የተነጠፈው በሐሪር ነው በዲባጅ ነው መሬቱ የተነጠፈው በፈርሽ ነው የቤቱ አካባቢ በሙሉ ወታደሮቹ ያፈኑበት እንትን ነው ይህን ለማየት ነበር የሚጠብቀው ዑመር ግን ጫማው ተተርሶ እንትን ተኝቶ ሲያየው ምን አለው ቀውለትሁል ያኒ እስካሁን ድረስ የተመዘገበችው ቃል ያ ዑመር አለው ተኝተዋል ዑመር አይሰማም ዓዳልት ፈአሚንት ፈንምት ሶስት ቃላት ዓድል አደረክ በፍትህ ሰራህ ማንም ሰው አልዘለምክም ፈአሚንት አማን አገኘህ ሰላም አገኘህና የውልህ በዛፍ ስር ጫማህን ተተርሰ ትተኛለህ እኔ በዚህ እንኳን ልተኛ ማለቱ ነው እዚህ ስር እንኳን ልተኛ እዚህም አልቀመጥም ማለቱ ነው ዓዳልት ዓዳላ ስታደርግ አሚንት ማንም ሰው የሚያስፈራህ ሰው የለም ፈንምት ጥሩ እንቅልፍ ደግሞ ተኛ አለው ወጃ ነዓም ያ እኸዋ النوم العميق قالوا علماء شو تلقي هو نو ترو እንቅልፍ የሚተኛው አለ ኢዳ ለም የኩን አለይከ ሊናስ ሕቁቁን አኸዝተሃ ብልገስብ ከሰው ለሰው ያደረገው በደል የሰው ገንዘብ ካልበላህ ከሰው ጠብ ከሌለህ የምትተኛው የህፃን እንቅልፍ ነው የምትተኛው አሉ። ላኪን ሰውን የበደልክ ከሆነ የሰውን ገንዘብ የበላህ ከሆንክ ብዙ ቆሻሻ ነገር ካለህ ግን እንቅልፍ አይወስድብም። ይህ ሐቅ ነው። ጃ ዑመር ልንገራችሁ፣ ይህን ትንሽ ነገር ነች ይቺ። ዑመር አንድ ጊዜ በመዲና በመንገድ ያልፍ ነበር። ህፃኖች 15 20 የሚሆኑ ህፃኖች ኳስ ይጫወቱ ነበር። እዛ ህፃኖች ናቸው። ዑመር ሲመጣ ታውቃላችሁ፣ ያውቁታል። እንደዚህ ህፃኖች ሁሉም እኮ ነው ልክ እንደ ርግብ ዘሎ ዘሎ ዘሎ ዘሎ ከመንገዱ ወጡና ቦታውን ባዶ አደረጉት። ፈሩ ዑመር መጣ ብለው። አንድ ልጅ ብቻ አልሸሸም። አሁን ዑመር ገረመው። ፈቃለ ለሁ ያ ወለድ አለው፣ ሁሉ ሸሽተዋል እኔ ስመጣ አንተ ለምን አትሸሽም አለው። ልጁ እንግዲህ ተመልከቱ፣ ከህፃንነቱ ይህን ጀግንነት የያዘ ምን ሊሆን ነው ነገ? ምን አለው ታውቃላችሁ? ቃል ያ አሚር አልሙእሚኒን አለው፣ ነዓም አና ለም አርተክብ ጀሪማ ፈአኻፉ ሚንክ፣ እኔ ኃጢአት አላደረግኩም ወንጀል አላደረግኩም ካንተን እንድፈራ። ለምን አስፈራኝ? ካንተ ምን አስፈራኝ? ያደረግኩት ወንጀል የለም አለው። ጠይብ ለአኻፉ አንቱ ዓቂበኒ፣ እንዳትቀጣኝ ለምን ፈራለሁ? ወንጀል ያደረግኩት ነገር የለም አለ። ወጠሪቅ ዋስዕ ያ አሚር ልሙእሚኒን፣ መንገዱ ደግሞ ሰፊ ነው፣ እንኳን ላንተ ለሺ ሰው የሚያሳልፍ ነው አለው። ለም ኡዳይቁከ፣ እኔ መንገዱን አልዘጋሁም። ፈሊማዘ አህሩብ፣ ወንጀል የለኝም ካንተ አልፈራም። መንገዱ አላጣበብኩም፣ መንገዱ ብዙ ሰው የሚያሳልፍ ነው፣ ለምን ሸሻለሁ አለው። فعجب عمر بهذا الولد فقال من انت يا ابني يا له انا فلان ذي ذي جرموا ذي ايونا يسويو سيكون له شان عليه يسويو ترى سو ادلم نجي علمن يميغزا سو نو عليه حصان له حصان كونه والله لوجيك كونه لمن ششال من اطفى نو مشاشاو مكنياتهم راسو يسلم يتمامن عداله سلاله لجو سلالة أفانو ما. طيب عمر بن عبد العزيز يمي بالو تاك ألا تشو تاريكو ينقر كواتشو عندك أن سو بمدينة نو ينبرو عندو يعراق أقر قجي طبعا بعمر بن عبد العزيز سر هونو أقرون يمي قزا مارتنو فرانا دبدابي لكلت له عمر بن عبد العزيز يا أميرة لو يتشي اللهبت كتما تنش فرات شاس لالن سور اندنا در قلات فك أدلنا لو سور تاك الله شو مندنو أتر لمسالي نازريت كتما بزوت ألاتوش بزا بزا سلمي متو أتر اندنا در قلات فك أدلن بلو ودع عمر بن عبد العزيز لا كمالتنو ياو أقر قيجو عمر بن عبد العزيز من اللهم السلاتشو اعمل للمدينة سور العدل عدل ارقنا فتح كادرك كسو كالتقاتش سو كالتزلمك من نو طلات يمي متى انا اقرون اتقر عدالة ارقالو اعدل بين الناس ولا تخاف عدالة كاللهقن بزينو يفرهونا ላገሩ እጣጥር ያደር የፈለከው ምንድነው? አዳላ ስለሌለህ ነው አለው። ወላሂ በጣም ይገርማን መልስ። ላኪን አሁን የምትሰሙት ሌላ። የዑመር ብን ዓብድ አልዓዚዝ ግን ጭንቅላት የማይቀበለው ነው የምነግራችሁ። አሁን ሼ የእህታችን አንሃር እጠቅሳለሁ። እነዚህ ሰዎች ናቸው ወይስ ከሰማይ የወረዱ መላእኮች ናቸው ነው ምለው። አሁን አንድ ነገር ልጠይቃችሁ ወንድሞች። አንድ ጉዳይ ቢኖርህ በአገራችን ወላ በዚህ አገር ወላ በአሜሪካ ወላ በአይ ከላም አንድ የቤት ጉዳይ ቢኖርህ፣ የመሬት ጉዳይ ቢኖርህ፣ የአንድ ድርጅት ጉዳይ ቢኖርህ፣ ወይም የአንድ ሁለት ቀቢላ ትልቅ ጉዳይ ቢኖርህ፣ ይህን ነገር ለመፍታት ወደ አንደኛው ቀበሌ ትሄዳለህ፣ እንደገና እሱ ወደ ስድስተኛ ጣቢያ ያኔ ያሳልፈሃል። እሱ ደግሞ ወደ አስረኛው የዳኛ ክፍል ያሳልፈሃል። እንደገና እሱ ደግሞ የውስጥ ጉዳይ ሚኒስትር ያሳልፈሃል። ይህን ስትል ስንት ወር ነው ጉዳዩ የማይስተካከል? ብዙ አለ። እናንተ በአሜሪካ ያላችሁ ምክንያት ታቆሙ ይሆናል። በሀገራችን ሄዱና የተከፈተው ፋይል ለአንድ የማይረባ ጉዳይ ስንት አመት የኮበለለ አለ አይደለም እንዴ ወንድሞች? እስቲ ልንገራችሁ፣ የፓለስቲኒያን ጉዳይ ስንት አደረገ? ትግል ከጀመሩ ብቻ 60 አመት ሆነ። ለአንዲት የማትረባ ትንሽ መሬት 60 አመት እስራኤል እንዴት እንደተጫወተች፣ አሜሪካ እንዴት እንደተጫወተ ታውቃላችሁ እናንተ። አንድ ቀድያ ሰጊራ ጠይብ፣ ሌላም ሌላም አምጡ። ወላኪን አሁን የምነግራችሁ ሐቂቀተን እነዚህ ሰዎች ወደኛ ቢመለሱ እንዴት ይሆን ነበር ዓለም። ዑመር ብን ዓብድልዓዚዝ ሁወ አሚር ወካነ ፊ ልመዲና ተማም። እሱ የሚገዛው የነበረ መሬት ኢራቅ፣ ሱሪያ፣ በል እስከ ቻይና፣ እስከ ኖርት አሜሪካ፣ እስከ ኖርት አፍሪካ፣ እስከ ሳይቤሪያ። ጠብዓን ከዛ በፊት የነበረ ዑመር ብን ኸጣብ፣ ዑትማን ብን ዓፋን፣ ዓሊ ብን አቢ ጣልብ፣ ይህን ሁሉ እነዚህ በሙሉ የነበሩ አልኡመውይን አልዓባሲን የሚባሉ ሁሉ አንጥፈው ያኒ አገሩን በሙሉ አስፋፍተው የሄዱ ናቸው። ዑመር ብን ዓብድልዓዚዝ መጨረሻ የመጣው ይህን ሁሉ ሰፊ አገር የሚገዛ የነበረው ነው። ተመልከቱ እንግዲህ ምን እንዳደረገ ዑመር። አንድ አገር ነበር፣ በሱ ስር ነው ሰመረቀንድ የሚባለው አገር ነበር። አንድ ትልቅ ከተማ ነው ሰመረቀንድ ትባላለች። አሁን የዑመር ብን ዓብድልዓዚዝ ወታደሮች ይህችን ከተማ ለመክፈት ብለው ወታደሮች ሄዱ ማለት ነው። ምክንያቱም ይህች ከተማ የክርስቲያን ከተማ ነበረች። አሁን ይህን ነገር ለመክፈት ብለው ሄደው በእስልምና አንድ ህግ አለ፣ ሁላችሁም ማወቅ ያለባችሁ። የፈለገውን አገር ለመክፈት ከሄድ ካንተ 3 ቀን እድል ትሰጣቸዋለህ። ሁለተኛ ደግሞ 3 ምርጫ ትሰጣቸዋለህ። ልብ በሉ፣ ይህን ነገ ጠይቃቸዋለሁ ማክሰኞ። 3 ቀን እድል ትሰጣቸዋለህ ጦርነት ከመክፈት። ሁለተኛ 3 ምርጫ ትሰጣቸዋለህ። 3 ቀን ለምንድን ነው ምንድን ነው? መጀመሪያ 3 ምርጫ ነው የምትሰጣቸው። እናንተ ሰዎች ትላቸዋለህ አይደለም። እንግዲህ ጦርነቱ ደግሞ ዝም ብለህ አይጀመርም። ጦርነቱ እነሱ ነገር ሲፈልጉ ናቸው። ጦርነት ዝም ብለህ በእስልምና እንትን የለም። አሁን ምን ትላቸዋለህ? አስሊሙ ተስለሙ፣ ወደ እስልምና ግቡና እንዳላችሁ አሚራችሁ እሱ ነው፣ መሬታችሁ ለእናንተ ነው፣ ምናችሁ ለእናንተ ነው። በቃ አስሊሙ ተስለሙ። እሺ አናሰልምም ካሉስ? ጠይብ እድፈዑ ልጅዝያ፣ ግብር ከፍላችሁ በሰላም ኑሩ። የሁለተኛ ምርጫ ነው። ግብርም አንከፍልም እስልምናም አንፈልግም አሉ። እንግዲህ ይላል 3 ቀን ተሰጥታችኋል፣ ጦርነት ልንከፍት ነው። እነዚህ ይሄ በቃ የማይንቀሳቀስ ህግ ነው በእስልምና። ይህ ነገር እስላሞች ብዙ አያውቁትም። ስለዚህ አሁን የዑመር ብን ዓብድልዓዚዝ ወታደሮች ወደዛ ሰመረቀንድ ሄዱና ከዛ በኋላ እነዚህ 3 ሸርጦች ሳያደርጉ ያኒ አስሊሙ ተስለሙ ሳይሉ ወይም ደግሞ ግብር ክፈሉና በሰላም ኑሩ ሳይሉ ወይም ጦርነት እንዋጋለን ሳይሉ፣ ሁለተኛ ደግሞ 3 ቀን እድል ሳይሰጧቸው አላ ጡል ሄዱና አታክ አደረጉና ከተማው በስንት ሰዓት ያዙት። በቃ ህዝቡ በሙሉ ተማረከ፣ አገሩ በእስልምና ቁጥጥር ወጣ ገባ ማለት ነው። እነዛ ክርስቲያኖች ቀሳውስት የነበሩ የእስልምና ሃይማኖት ህግና ደንብ ያውቃሉ። ክብር ያለው ህግና በጣም ያማረ ህግ መሆኑን ያውቃሉ። ምንድን ነው? 3 ቀን አልተሰጡም፣ 3 ምርጫ አልተሰጡም። ይህን ሁሉ አይተው ደብዳቤ ወደ ዑመር ብን ዓብድልዓዚዝ ወደ መዲና ላኩ ማለት ነው። ከኔ ጋር አላችሁ ወንድሞች? ሰውየው የተላከው አንድ ወረቀት ነው፣ ነጭ ወረቀት ተጽፎ የአሚር አልሙእሚኒን እናንተ እስላሞች በህጋችሁና በደንባችሁ እንዴት የመሰለ ወርቅ ህግ ነው የተወላችሁ ሙሐመድ። ሶስት ቀን እንዳትሰጡኝ ያንተ የጦር መሪ ሶስት ቀን ሳይሰጠን ሶስት ምርጫ ሳይሰጠን ቀጥታ ወደ ሀገሩ ገባና አገሩን ኮንከር አደረገው እና እባክህ ያንተን ፍትህ እንፈልጋለን የሚሉ ደብዳቤ ላኩለት። ሰውየው መጣ፣ ወደ መዲና ገባ። አሚር አልሙእሚኒን የታለ አለ። አሁን እሱ የሚጠብቀው ምንድን ነው? ፎቅ የኃይለ ሥላሴ ግብ ነው የሚፈልገው። አሁን የአጼ ምኒልክ ግብ ነው የሚፈልገው። እሱ ሄደና ከዛ በኋላ አንዱ በዛ ሄደህ በዛ ይለዋል፣ አንዱ በዛ ሄደህ በዛ ይለዋል። ሁለት ሶስት ጊዜ እኮ ነው የአሚር አልሙእሚኒን ቤት ረግጠው አለፈ። ምክንያቱም ተራ ቤት ነው። ከዛ በኋላ ጀነንቱሙን ያለ ያ አሳበዳችሁኝ እኮ እናንተ። አሚር አልሙእሚኒን ቤቱ የት ነው ሲሉት፣ ያ ስማ አለው፣ በዚህ አርገህ በቃ ይህችን ነገር ጠጠፍ አርገህ ወደ ቀኝ ስትሄድ እዛ ታገኘዋለህ አሉት። ከዛ በኋላ ሰውየው ወረቀቱን ይዘ ሄደ። ሰው የሚጠብቀው ትልቅ ፎቅና አንድ ሺህ ወታደር አንድ ሺህ ፈረስ እናንትን ይፈልጋል። ሳይለካ እመኑት ወንድሞች፣ እመኑት አትመኑት፣ አሚር አልሙእሚኒን ዑመር ብን ዓብድልዓዚዝ ምን ሲያረግ ቆየው ታውቃለህ? ቤቱ በጭቃ እየለጠፈ የፈረሰው ቤቱ በጭቃ እንትን እያስተካከለ ሚስቱ በመስኮት ሆና ጭቃ ታቀብለዋለች። እሱ ደግሞ ከመስኮት ውጭ ሆኖ የውጭ ግድግዳው በጭቃ እየለጣጠፈ ቆየው ማለት ነው። ሰውየው መጣ። ምን አለው መሰለ? አንተ ጠያን አለው። ጠያን ማለት ያኔ ጭቃ የምታቦካ ማለት ነው። አንተ ጭቃ የምታቦካው ሰው፣ አረ የአሚር አልሙእሚኒን ዑመር ብን ዓብድልዓዚዝ ቤት የት ነው? እኮ ኮበለልኩ እኮ የት ነው አለው። ምን ትፈልጋለህ አለው። እሱን እፈልጋለሁ። እሱማ አግኝተኋል አለው። እንዴት ነው ማገኘው? እኔ ነኝ አለው። አንተ ዑመር ብን ዓብድልዓዚዝ? ቃለ ነዓም። ምን ትፈልጋለህ አለው። ሰውየው በቃ ተርበከበከ እንደዚህ። እሺ እንግዲህ እኔ ከሰመረ ቀንድ ነው የመጣሁ፣ ስንት ቀን በእግሬ ነው የመጣሁ አለው። ይህችን ደብዳቤ የሰመረ ቀንድ ላኩልህ። ተሰወሩ እንግዲህ እዚህ ላይ ተመልከቱ። አልዓዚዝ እጁ ጭቃ ነው ያለው። ወረቀቱን አነበበና በኦፊሱ ገብቶ ሴክሬቱሪ ጠርተው ታይፕራይድ እንትን አድርገው ፋይሎቹ ከፍተው እንትኑ የህግ ጠበቃ አምጥተው ነገ ተመለስ፣ ከነገ ወዲያ ተመለስ፣ ከአንድ ሳምንት ተመለስ ሳይል እኮ ነው ገና በጭቃ ተጥለቅቆ ያለ እጁ ወረቀቱን አነበበና ምን አደረገ ታውቃላችሁ? ውሃ አድርጎ እጁን አጠባጠብ አድርገና ወረቀቱ ገለበጠው። ወረቀቱ አዲስም አላመጣም፣ ገልብጦ በዛ በጀርባው ላይ ምን አለ? هذا من عبد الله عمر بن عمر بن عبد العزيز الى خادمنا او الى عاملنا فلان. በዛ يعني የጦር መሪ ማለት ነው። ይሄን ደብዳቤ ከመጣህ አለው ጠቅላላ ወታደሮችን በሙሉ ከከተማ ውጣ አለው። ከከተማ አስወጣቸውና ከተማው በሙሉ ለነዛ ክርስቲያኖች ይረከባል። ከዛ አንድ ዳኛ አርጉ አለ። አንድ ዳኛ አርጉና የነሱ ቀሳውስና ያንተ መሪዎች ሁለታችሁም በአንድ ዳኛ ቀረቡና ዳኛው የፈረደው ፍርዱን ተቀብለህ ወደ አገር ተመለሳለሁ። ኡፍ والله العظيم እኔ አንዳንድ ጊዜ ህልና እኮ ነው የሚመጣው እንደዚህ ይሰማ። የአገር ጉዳይ እኮ ነው ይሄ። የቀበሌ የአንድ ቤተር መስጠት ወይም መውሰድ ነው። ይህን ደብዳቤ ሰውየው አየውና ዑመር ብን ዓብድልዓዚዝ እኮ ተጫወተብኝ እኮ አሾፈብኝ እኮ ምን ልታደርግ ነው ይህች ጽፍ ብሎ በቃ ላኪን አማና ነውና ይዤ ሄዳለሁ ብሎ ወደ አገሩ ተመለሰ፣ ወደ እንትኑ ወደ ሰመረቀንድ። አሁን እዛ የነበሩ መሪ ሰባቸውና ምን አመጣህ አሉት። ይህን ወረቀት ሰጠኝ። ይህማ የኛ ነው። አው በስተጀርባው የውሎህ ተመልከቱ። በስተጀርባው ሲያዩ አንተ አሚራችን አለ ጠቅላላ ወታደሮች ይዘ ከከተማ ውጣ፣ ሁለታችሁም የሚዳኛ አንድ ዳኛ አርጉና ተፈረዱ። ከዛ በኋላ ዳኛው ውጣ ብሎ ከፈረደ ወታደሮች ይዘ ወደ መዲና ተመለሳለሁ። ከዛ በኋላ ይህ ወረቀት ማሾፍ ነው ምናምን ነው ብለው ቀሳ ውስጡ ወደዛ የጦሩ መሪ ሄዱና ሰጡት። ምን አደረገ እሱ? ጠቅላላ ወታደሮቹ እንዳሉ አስወጣቸው ከከተማው። ከዛ በኋላ ከነሱ ሽማግሌ አመጣና ከሱ ደግሞ ሽማግሌ አውለው ማን ይፍረደን አሉ። አንድ ፈራጅ መረጡና ከዛ በእስልምና ህግ ምንድነው የሚለው ሶስት ቀን እድል መስጠት ነበረብህ፣ ሶስት ምርጫ መስጠት ነበረብህ አሉትና ውጣ አሉትና ፈራጁ ምን ፈረደ? የእስላም ወታደሮች ቀጥታ ወጥተው እንዲመለሱ። የሰመረቀንድ ክርስቲያኖችና ይሁዶች የነበሩ እዛ በጣም ምንድን ነው ይህ? ይህ ዲን አይደለም፣ ይህ የሰማይ ዲን ነው አሉና ግማሽ የሰመረቀንድ ህዝብ በሙሉ በአንድ ሰዓት ቃሉ አሽሀዱ ወነሽሀዱ አን ላ ኢላሀ ኢላላህ ወነሽሀዱ አነ ሙሐመደን ረሱሉላህ አሰለሙ። በምን? በብጣሽ ወረቀት። በምን? በዓዳላ በፍትህ አሰለሙ አሉ። በስንት ጦርነት ሊያሰልሙ ያላ በዚህ አሰለሙ ማለት ነው። ይህን ዓዳላው ነው አላህ የፈለገው። ወኢዘ ሐከምቱም በይነ ናስ ፈሕኩሙ ቢልዓድል አን ተሕኩሙ ቢልዓድል ያለው ይህ ነገር ነው። ተግባባን ወንድሞች ወላል? ተግባባን። ወሊዛሊክ ዓዳላ የማያደርግ ሰው አላህ ስብሓነሁ ወተዓላ በቁርአን ትልቅ የሚያስፈራ አያ ነው የተናገረው። ቃል ወላ ተሐሰበና አላህ ያዕመሉ ዛሊሙን ኢነማ ዩአኺሩሁም ሊየውሚን ተሽኸሱ ፊህ ልአብሳር። ነዓም አላህ የተኛ እንዳይመስላችሁ፣ አላህ እንቅልፍ የወሰደው አላህ ዘንግቶ እንዳይመስላችሁ። እናንተ ዙልም አብዙ፣ ነገ ግን በአላህ እጅ ስለሚታርፉ ተጠንቀቁ። አላህ አይረሳም። ዩምሂል ወላ ዩህሚል ይላሉ አረብ። አላህ እድል ነው የሚሰጥህ እንጂ ያን ችላ አይልም። ለተዘለመው ዛሬም ነገም እንትን ይወስዳል። እሺ፣ ይህን ካልኩ በኋላ እንደ ተለመደው 5 ደቂቃ እናሳርፍና ከዛ የማታንስ አያለች ያ ይሆለ አመኑ አጢዑ ላህ ወአጢዑ ረሱለ ወኡሊ ልአምር። ከዛ ቀጥሎ ያለው አያ እንሻ አላህ አሁን 10 ደቂቃ ትንሽ እናሳርፍ እላችኋለሁ። ሻህ እንጠጣ ደግሞ ደቅ አመቱላህ ማይክ ስለቅ አንቺም ትለቅ ያለሽ እንደገና እኔ አድሚን ስለሆንሽ ስብሓናላህ። መቼም የእስልምና ጣዕምና የእስልምና መልካም ገጽታዎች ተዘርዝረው አያበቁም። በነገራችን ላይ አቡ ሙሐመድ እኔ እዚህ ላይ ቡናም ሆነ ፒዛውን መላኩ ሰው ሁሉ በስሜት ስምጥ ብሎ ስለነበረ ነው፣ ምንም ትዝ አይለውም። ከዛ ተመልሰ የኛው አበባውም ሆነ ቡናው ወተቱ ምናምኑ ለመላክ ወላሂ እጅም እሺ አይልም አይጽፍም። ወደ ማብራሪያው ከመሄዴ በፊት الأخ أبو عثيمين እንኳን ደህና መጣ ዌልካም ባክ ብለናል። أبو عثيمين الله أكبر نستعين على أمور الدنيا والدين وصلى الله وسلم على نبينا محمد وعلى آله وصحبه وسلم أجمعين. يا إخوة أني زاري كتمارنا وتمرت ዛሬ ከተማርነው ትምህርት ዋናው ሳስብና ሳሰላስል የነበረው እስልምና እነዚህን ሰዎች አስተናግዷል። የወደቀ እጅ አለ ኢንሻአላህ፣ የወደቀ እጅ አለ። ተውት፣ ቀይ ሰጣችሁ ቁጭ አድርጉት። ወላሂ እነዚህ ሰዎችን ስናይ አንደኛ ነገር ልናዝንላቸው ይገባል፣ ልናዝንላቸው ይገባል። አላህ ሱብሓነሁ ወተዓላ ሰዎች በመልካም ሁኔታ ተሰማርተው መልካሙን ነገር ይዘው ሰውን እየመከሩና የአላህ ንግግር እያስታወሱ ባሉበት ሰዓት እነሱ ደግሞ የላቸውምና ይህቹ ያለችው ይዘው ይመጣሉ። ምን እናደርጋቸው? አላህ ሱብሓነሁ ወተዓላ ሂዳያ ይስጣቸው፣ እኛንም እንደዛ ከመሆን አላህ የገላገለን። አልሐምዱሊላህ ረብ ልዓለሚን ማለት ነው። አልሐምዱሊላህ እንኳን እኔ በአንተ ቦታ ያልሆንኩኝ ብሎ አላህን ማመስገን ነው። ሌላኛው ሳስብና ሳስተላስል የነበረው ያ اخዋ እስልምና እንበል አይን አለው ጆሮ አለው እንቅስቃሴዎች ሁሉ አሉት። የውም القيامه እስልምና ራሱ አካላት ኑሮት ሰውን ሁሉ በምን መልኩ እንደሚያስተናግድ በተለያየ መልኩ የሚገለጽበት ሁኔታ አለ። አንደኛ ጀሃነም አናት ላይ ሲራጥ ሆኖ ይዘረጋና በዱንያ ሲያከብሩት የነበሩ ያከብራቸዋል፣ በዱንያ ሲበድሉት ለነበሩት ደግሞ ይበድላቸዋል። ሌላም ሌላም ክስም ይመሰረታል የተለያዩ ነገራቶች في الحياة الدنيا አሁን ታሪካቸው የተጠቀሰልን على رأسهم رسول الله صلى الله عليه وسلم የመጀመሪያ ኢማማቸው ነብያችን ሆነው አለይሂ ሰላቱ ወሰለም ከዛ በታች ያሉ ሰሃባዎች የሰሩት ስራ ሁሉ እነዛ ሰዎች ባስተናገደበት መስተንግዶ ሌሎች እንደኛ አይነቱ እንግዶች ሲመጡ ምን ይስማው ይሆናል ብላችሁ ትገምታላችሁ? እስልምናን እንነሳለው አስተናጋጅ ነው እንበል፣ ትልቅ ሽማግሌ ሰው እንበል፣ ደጋግ ሰዎች አስተናግዶ ሲያበቃ ሌሎች ደግሞ የኛ አይነቶች ሲመጡለት ምን ይስማዋል? አለፍ አለፍ ይያልኩ ላስተውሳችሁና አላህ Subhanahu Wa Ta'ala ان الله يأمركم ان تؤدوا الامانات الى اهلها የሚለው አያ سبب النزول عثمان ابن ابي طلحه رضي الله عنه وارضاه وجمر يا اسلمنا الله سبحانه وتعالى تكبارهم يوفقن الله سبحانه وتعالى تكبارهم يوفقن وري ብቻ ሆነው ግን የተግባር መጀመሪያ ወሬ ነውና ከወሬ ወደ ተግባር ይከዳል። አላህ በወሬ ብቻ የማይቀሩ ደጋግ ያላህ ባሮች ያድርገን የተግባር ሰዎችም ይበለን። جزاك الله خيرا ويسبر عثمان بن ابي طلحه مكان سكفتو ከሰሃባዎች መካከል መካን ከፍተው ሲገቡ አንዳንድ በስሜት የተናገሩ አሉ። ከዑስማን ኢብኑ አቢ ጣልሃ ቁልፉ ሲመነጭቁትም ኃይል የተሞላበት ነበረ። ከዓባን ሲከፍቱም ብዙ ነገራቶች ተነግረዋል። ነብያችን ሰለላሁ ዐለይሂ ወሰለም ግን አንገታቸው ደፍተው ነው የገቡት። አላህ ሆይ ብቻ ከፈትከው ባሪያህንም ረዳ ጠላቶች ማሸነፍክ ይያሉ ማንኛውም ስኬት በሙሉ ወደ አላህ Subhanahu Wa Ta'ala ያስጠጉ ገቡና ቁልፉን ከዑስማን ኢብኑ አቢ ጣልሃ ከተቀበሉ በኋላ መካን ከፍተው ከዓባው ከፍተው ገብተው ቢላል ረዲየላሁ ዐንሁ ወርዳ አብሯቸው ነበረ። ከዓባ ውስጥ ሁለት ረከዓ ሰግደዋል። መጨረሻ ላይ ቁልፉ መልሰው ለዑስማን ኢብኑ አቢ ጣልሃ ሰጥተውታል። ሲሰጡትም እስከ መጨረሻ ድረስ ይህ ቁልፍ ከናንተ ዘር እንዳይወጣ ብለው ነው የሰጧቸው። እሱ ሲሞት ለልጆቹ ይረከባል፣ ልጆቹ ሲሞቱ ለልጅ ልጅ ይረከባል። የካዕባ ቁልፍ እንግዲህ በዚህ መልኩ ከነብያችን ሰለላሁ ዐለይሂ ወሰለም ተረከበውታል። طيب ነብያችን ናቸው ዐለይሂ ሰላቱ ወሰላም እኛ የነብያችን ተከታዮች ነን። በአሁኑ ሰዓት ወቅታዊ ጉዳይ ላይ ልውሰዳችሁ። አገራችን እየተደረገ ያለው መሳጅዶች አንዳንዶቹ በራሳቸው ነው የሰሩት፣ አንዳንዶቹ ደግሞ ጀማዓው ተሰባስቦ ሰርቶታል። ኢማም መርጠው ተቀምጠዋል። ከኋላ መጥተው ነብያችንን እንወዳለን የሚሉ ሰዎች ደግሞ ምን እየሰሩ እንደሆነ ማንኛውም ሙስሊም ሊረዳው ይገባል። ነብያችን አለይሂ ሰላቱ ሰላም መካ ከፍተው ምን ሰሩ? በአሁኑ ሰዓት እየሰሩ ያሉ ሰዎችስ እስልምናን ይወክላሉ ወይ? ነብያችን አለይሂ ሰላቱ ሰላም ወደ 10000 የሚገመት ወታደሮች ይዘው 2000 የሚሆኑ ሙርከኞች ወደ እሳቸው በባርነት መልኩ ሲመጡ ነብዩ አለይሂ ሰላም ዛሬ ባሮች ሆነው የቀረቡት ትላንትና ነብያችንን ለመግደል ሲጣጣሩ የነበሩ ናቸው አልሳካላቸው ብሎ እንጂ። ነብዩ አለይሂ ሰላም እንደነ ያሏቸው اذهبوا فانتم الطلقاء ነፃናችሁ እናንተ ሂዱ አሏቸው። هذا هو قدوتنا واسوتنا محمد صلى الله عليه وسلم نبي عليه الصلاه والسلام بعند بتاچو من بلوال ادي الامانه الى من ائتمنك ولا تخن من خانك ادران ست امانه وده ستته سو ست ياتاللهن سو اتاتاللو عليه الصلاه والسلام መካን ለቀው ሲወጡ የቁረይሾች ንብረት ባደረ አመልኩ ከነብያችን ዘንድ የተቀመጠ ነበር። ምን አድርገው ተሄዱ? ዓለም ያወቀው ፀሐይ የሞቀው ነው። የጠላቶች ንብረት ነው የታባታቸው አላሉ። ለእያንዳንዱ ሰው እንዲሰጥላቸው علي ابن ابي طالب رضي الله عنه وارضاه ቦታቸው አስቀምጠው ይሄ የከነ ንብረት ነው ለከለስጠው ይሄ የከነ ነው ምናልባትም እንደዛ ሰዎች ነቢያችን እንደመግደል የሚያስተድጉ ሰዎች ናቸው። هذا هو اسوتنا وقدوتنا محمد صلى الله عليه وسلم اياتو لاي انتو ادو الامان ان الله يأمركم الله سبحانه وتعالى يعزاتو هل አማና ፍት አደራ በትክክል እንድትሰጡ ወደ ማን ወደ ሙእሚኖች ነው ወደ ሙስሊሞች ነው ላ ኢላ ካፈት الناس ወደ ሰዎች ባጠቃላይ ሙስሊም ይሁን ነን ሙስሊም አዳላ የግድ ነው አንዳንድ ጊዜ በተለያየ ቦታ የምንሰማቸው አሉ የተቃዋሚ ከተቃዋሚ በኩል ከሆነ ለተቃዋሚ የሚሰጠው حتى ترو سرا بينوروم انكون ايتايلتم ايوسام يمين وندموچ انا هتوچم ييسمان نو بيوتاو ليلانياو عمر بن الخطاب عمر بن عبد العزيز علي بن ابي طالب ليلوچم الصحاباوچ يالاچو بعدالا بكل يالاچو بناي والله بتام بزونا بزونو كنزا مكاكل جن ككسرى يمطاو بل عظيم كسرى هرمزان يميبالو تماركوس يمطا امير المؤمنين يتاله بلو حنصاوي يطبق ياله امير المؤمنين عمر بن الخطاب اندمتاوقوت زاهد نو خائف لربه سبحانه وتعالى ولت جاماوچو تنترسو افر لاي منطاف يلو تراف يلو تنيتوس يايو مندن يالو عدلت فنمت عدلت فأمنت فنمت ثلاث قالاتك فتحاوي هونك سلام ما غنيه تنياهم بدنيام باخرام بتككلنيا يونه بفتح يادرسو عداله يالو سو امان سلام نو منم يميسقاو نغير يلهوم سغات يميبال اغاطمو فنمت انقلفم تتنياله እንቅልፍ የሚመጣው ጭንቀት ካለ ነው ጭንቀት ይያለ እንቅልፍ አይመጣ ሌላኛው አላህ Subhanahu Wa Ta'ala አዳላ ለሌላቸው ሰዎች ያስቀመጠው ዛቻ ነው ولا تحسبن الله غافلا عما يعمل الظالمون يملوا وهذا بالله التوفيق الله Subhanahu Wa Ta'ala عادل يستن ከዚው አያይዘን ማየትም የሚገባን የውም ልቂያማ ሲቃረብ አዳላ እንደሚጠፋ ነብያችን አለይሂ ሰላቱ ሰላም በትንቢት መርኩ ተናግረዋል። አዳላ ጠፍቷል በአሁን ሰዓት በብዙ ቦታ በተለይ በሙስሊሞች ዘንድ አዳላ እየጠፋ ነውና ወንድምህቶች ኢንሻአላህ ለዚህ አዳላ ስንናገርም ስንሰራም ፍርድ ስንሰጥም የተለያየ ነገር ስናደርግም ፍትሃዊነት የተሞላበት አካሄድ ሊሆን ይገባዋል። الله يقرالن وهذا بالله التوفيق اسر الزمكم باتشو عفو بلو السلام عليكم ورحمة الله وبركاته ما يكفي ان شاء الله اخي في الله لمن اقرتك هل جرسك مسلين የኔ እጅ አይተህ ወይም ሌላ ሰው እጅ አይተህ እንዳትሆን። እኔ በስተት ነው እጅ ያወጣሁት እና ካልጨረስክ ቀጥልበት። ከጨረስክ ደግሞ አመቱላህ እጅ አውጥታ ነበር ትጨምርበት እንሻአላህ። ይችን አያ ከጨመርም በኋላ የተቀሩ አያት ለነገ ይሆናል ማለት ነው። እንግዲህ 58ኛው አያ እንደሰማችሁት ነው። እኔም ተናገርኩት አኺላም ተናገረ በሁሉ አቅጣጫ ገለጽናት ማለት ነው። አሁን 59ኛው አያ ምን ይላል? ያ አዩሃ ለዚነ አመኑ አጢዑ ላህ ወአጢዑ ረሱላ ወኡሉ ልአምሪ ሚንኩም ፈኢን ተናዛዕቱም ፊ ሸይእን فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر ذلك خير وأحسن تأويلا. هذه الآية ونمشنا هتوش هي قاعدة يتش آية عند تلك مسسونيش لكل من يناقشك يمكراكره سوك اللي إسلام يمكراكره إسلام نو انجليز زيلاي إسلام هونو በቢድዓና በሐላል በሐራም በምን በምን የሚከራከረህ ሰው ካለ ትልቁ ምሰሶና ትልቁ በእጅ የምትይዘው አያ ይህች አያ ነች አሉ። هذا فيما يحصل بما خلاف بينك وبين اي مسلم ان كان عالما ان كان جاهلا ይህን አያ ተጠቀምበት ይላሉ። انظروا الى ما يقع فيه من المتناقشين يا اخوه عنده من الاول عنده إذا اختلفنا أنا وأنت إلى من نلجأ ألو إننا أنت كتساسا بننا على مقبابات كتغني دينن بتملك كتمالتنو وديتنو من هيدو بلت أيكو عندو من ألو قال إلى العلماء ألو إننا أنت كالتسمع مال كالتقبابان ودو علماء نهيدا لنا ألو ومجمسو يبلت أفكهنا ألو مجمرا ومن ألو لا ألو ከተሳሳብን ካልተስማማን ወደ ዑለማ አንሄድም አለው። قال لماذا وديت نهيد انغدي قال لان بعض العلماء من يخطئ ومن يميل الى مذهبه او مذهب معين ومن بنى علمه على القياس والراي والاجتهاد ወደ ዑለማ አንሄድም አለው። ምክንያቱም አንዳንድ ዑለማዎች አሉ ያንድ መዝሀብ ይዘው ስንት የቁርአን ቃልና የሐዲስ ቁርአን የሐዲስ የነቢያችን ሐዲስና የአላህ ቁርአን ወደ ጎን አስቀምጠው መዝሀቤ ብሎ እዛም ይቆማል። እኛ መዝሀብ ምን ያደርግልኛል? ቃል አላህ ቃል ረሱል እያለ አንዳንዶቹ ደግሞ አሉ ዑለማ ተብሎ ብዙ ነገር የሚጠፋቸውና ጃሂሎችም አሉ። አንዳንድ ዑለማዎቹ አሉ ደግሞ ቁርአን የሌለው ሐዲስ የሌለው በግምት በቅያስ ቅያስ የሚባለው በግምትና በራእይ በአስተያየት ወልእጅትሃድ በዚህ አይነት የሚሄዱ አሉ። ጠይብ ፈቃለ ኢዘን ኢላ መን ነልጃ ወደ ዓለሞች ካልሄድን ወዴት እንሂድ ብለ ጠወየቀው። ሁለተኛው አንደኛው ምን አለ? ቃለ ኢለ ልኪታብ ወሱና ዑለማዎቹ በኋላ ነው የሚመጡ። እኔና አንተ ካልተግባባን ወደ ቁርአንና ወደ ሱና ከፍተን እናያለን አለው። ኢለም ነጅድ በቁርአንና በሱና ካላገኘ ነው ፍትህ ካላገኘ እንትኑ መልስ ካላገኘን ኢለ ሰሓባ የሰሓባ ጉዳይ ደግሞ መልስ ካላገኘን ኢለ ልዑለማ አልሙዕተበሪን ቱመ አራተኛ ደግሞ ነጅተሂድ ቢአንፉሲና። ተመልከቱ ይህን ቅድመ ተከተል ቅድመ ተከተሉ ልክ ዲኑን የሚያካሂድ ይህ ነገር ነው። መጀመሪያ አንድ ጥያቄ ሲጠየቅ አንድ ጉዳይ ሲነሳ አተኩረ የምታየው ቁርአን ነው። ከሱ ጎን ለጎን ሱና ነው። በቁርአንና በሱና ላታገኝ ትችላለህ አይደለም? አዎ ላታገኝ ትችላለህ። እኔ ለምሳሌ አንድ ምሳሌ ልስጣችሁ። እዚህ ላይ በሳውዲ አረቢያ በጣም ያስቸገረንና ስንት ዑለማዎች በስንት ዑለማዎች ጠይቀን መልስ ያላገኘለት ደሞ ልናገኝለት ደሞ አንችልም። ምክንያቱም የኛ አገር የኛ ህዝቦች በሚመለከት ብቻ ነው። ምን መሰላችሁ? እሱ ለምሳሌ አንዲት ከሱዳን ወይም ከአዲስ አበባ ጠመን ስደት ስላለ መስል ስላለ ስሟ مثلا نقول خديجة بنت علي بنت محمد ስሟ ማን ነው? خديجة أباتوا علي نو آياتوا محمد نو يك أديس أبابا متاج ويم كسودان متاج سا يمي غزة فيزا أغنيشنا سعدية بنت إبراهيم ابن مسعود بلا متاج سعودية عربية قباج سرا جمرج بسعودية عربية بمولو يمتتوقعو بمان نو سعدية بنت إبراهيم ابن مسعود سوى قن سعدية دلتشم سوى خديجة نج إيش سرنا أندو اللي أقبات يمي فلقي متال دارون يلال الشين ستحلن يلال انقدي أقبطوات بسعودية عربية سلمي كمات هقاوي مهون اللبت قابتشاو وده فرد بيت هيدو بهق نكاح ما سر اللبت نكاح كسر دمو بباسبورت وسط ياسقباتال عندي هونالو اندزي قال هوني مسته مهونوان مرقاق تشاورك اتكالي الله عند دكيك انبي هون كسواقا كتغنيه تستاسر الله سوستك ان باراتن يوك ان اقره نم ياسقبو اشي اهون اهتاتشن خديجة متاتش بالي يولي اقبات يمتا متا لكا اقاماو ويمدمو باسبورت يميلو سعدية يبراهيم لج يمسعود لج يميلو السواقن اباتوا علينو قموال لدرات فلقال اباتوا موجود كسواقال لي اهون ودي فرربيت هيدن مندنو منلو ين شجر هاي امت هونوال سنكراكربت ملسات انلت من نار غوند موچاهون انانته مفتي يالاچو يعني قاد بيت بنهد قاد يمياقو اقاماو نو ايدنتي كارد نو سياي ازاي تصفو خديجة بنت علي علي جن يلم بهوتو يلم اباتو ما دلم اباتو ابراهيم نو لمثالي ويم اباتو علي نو سوا جن من بلا نو متاچو سعدية بنت ابراهيم بلا متاچ انديت ندراتاهون ماني أقبات ولي أمر مهونو مانو أباتو اللي كمو يسمى يأيينو قن بورقة اسمه مام إن دزيه أين تشقر بزو إنا قن يالن سلزي إنا من دنو إهنا قد عمد طاوت ودا عالم نهدم ودا تنهد اللن ودا كتاب والسنة نهد اللن كتاب والسنة كلا قن ين ودا صحابة انتنهد اللن يا صحابة نقر كلا قنين أهون يتقس كلا شو مثالي عند الزينو إنا ود علماء انهدالن علماء وشوت بترات بترات بترات بتقل مفتيكا قنيو ترو كلا قنيو دمو يعني يانتن ترات تارقال له الشي سلزيه يقول سبحانه وتعالى يا أيها الذي إنا سويه وسكرا كرو من عليه كتا وده يا علماء واش نغغر كهدن ما نتفالن علو طيب كذا قتلوا وندموش ناتوش بآياو مسرت عند نغير يتكلكل عليه اتباع الرخص او اتباع الاسهل ولو كان ضعيفا انت سلا عند غداي يمتفلقو انت شولكه يهونال انديلوه نو سلازي فقاد لماغنيت بله تلقو مسرجا بقرآننا بسنة يالي أره شيخنا الحسين كون دزي هالو بله مشلوك يام تتقام بات بات آم مطفنو بديناتشن مكنياتهم كال تسمى ما تشوهم قضية عند قضية كالاتشو ودى قرآننا ودى سنة سلالي كالتا ودى زانو من ملسو وكل ما اختلفنا فيه إذا نعم إذا رددناه إلى الله والرسول هذا يهن نغر كادرك كانتي مانين يوم نغر سيغتمه ودى قرآننا ودى سنة كاشتغا غركو بسو كتفرد إيمان اندالله الله مسكر هلالو إيمان اندالله مسكر الله ستوال انديت انديتنا قالن لأن الآية تقول إن كنتم تؤمنون بالله واليوم الآخر سلالي نانتي قدياتشو ويمدمو نغرات شو بمولو ودى الله ملسوت ودى سنة ملسوت يمتامنو كوني ونتنيا بأ الله يمتامنو كوني